لله رب العالمين والصلاة والسلام على أشرف الأنبياء والمرسلين نبينا محمد وعلى آله وأصحابه ومن تبعهم بإحسان إلى يوم الدين أما بعد فالسلام عليكم ورحمة الله وبركاته. استمع له يا جماعة، استمع له، استمع له. مرحبا، خيرا، جزاكم الله، جزاكم الله، جزاكم الله خير، جزاكم الله. مرحبا. ዛሬ የምንማረው ኢንሻአላህ ሱረቱል ጁማዓ ይሆናል። ሱረቱል ጁማዓ ይሆናል። ወደ መጨረሻው አካባቢ ስለ ጁማዓ እለት አላህ ሱብሃነሁ ወተዓላ ምክር ይሰጣል እና ኢንሻአላህ ለሚመጣው ጁማዓ እንዘጋጅበታለን ማለት ነው። እኛ ጋር ጁማዓ አልፏል። ስለዚህ ምናልባትም ብዙ ቦታ ጁማዓ እንዳለፈ ነው ፊልም አደርገው። ስለዚህ ኢንሻአላህ خيرا مرحبا الله سبحانه وتعالى بزيتش سورة لي لمؤمنوش لمؤمنوش الله لتاموالون ينقرنا لريا سورة ومجمرة أكبابي اندقنا سلا ايهود وينم كنبي صلى الله عليه وسلم أمة بفيت ከነቢዩ ሰለላሁ ዐለይሂ ወሰለም ኡማ በፊት የነበሩ መጽሐፍን የተሰጡ ሰዎች በመጽሐፋቸው ባለመስራታቸው አላህ የሚለውን ነገር እናያለን ኢንሻአላህ። ከምንም በላይ አላህ ሱብሃነሁ ወተዓላ ሙስሊሞች ስላደረገን የነቢዩ ሰለላሁ ዐለይሂ ወሰለም ኡማ ስላደረገን አላህን እጅግ ልናመሰግን ይገባል። ሱረቱል ጁምዓ ይህችን ቃል ጁምዓ የምትለው ጁሙዓ ተብላለች። ቢضሚል ሚም ጁምዓ ተብላለች። ቢሱኩን ያኒ ቢተስኪኒል ሚም ጁምዓ ወይንም ጁምዓም ተብላለች። ቢፈትሒ አልሚም ቢፈትሒ አልሚም ኸይረን መርሐባ። سورة الجمعة مدنية نبي صلى الله عليه وسلم ود مدينة كتسددوا بوالا كتوردوت مقرافوش مهاكل عندوانيش عصر عند عنكسوشن عزلاليش. بسم الله الرحمن الرحيم. يسبح لله ما في السماوات وما في الأرض الملك القدوس العزيز الحكيم. يسبح لله ما في السماوات وما في الأرض خيرا. يسبح سبح مالت سبح مالت አጠራ ማለት ነው። ሰበሓ ዩሰቢሑ ተስቢሐን ሰበሓ ዩሰቢሑ ተስቢሐን። ዩሰቢሑ ልላህ ለአላህ ሱብሓነሁ ወተዓላ የማጥራት ውዳሴን ያቀርባሉ ወይንም አላህን ሱብሓነሁ ወተዓላ ያጠራሉ። ማ ፊ ሰማዋቲ በሰማያት ውስጥ ያሉ ፍጥረታት በሙሉ ወማ ፊ ልአርድ በምድር ውስጥ ያሉ ፍጥረታት በሙሉ አላህን ያወድሳሉ አላህን ያጠራሉ። አሁን ዩሰቢሑ ሊላሂ ዩሰቢሑ ሊላሂ ሲል መጀመሪያው ላይ ሊላሂ አላህን ያጠራሉ ወይንም ለአላህ የማጥራት ዚክርን ወይንም ውዳሴን ያቀርባሉ። እሱ አላህ ማን ነው? አልመሊኪ ንግስና ሁሉ በእጁ ለሆነው ለንጉሱ ለአላህ ያጠራሉ። አልቁዱስ አለ ከእንከን ሁሉ የራቀ የተቀደሰ ለሆነው ለአላህ ማለት ነው። አልቁዱስ ከእንከን ሁሉ የራቀ የተቀደሰ ለሆነው ለአላህ ተስቢህ ያቀርባሉ። አልዓዚዚ አሸናፊ ለሆነው አልዓዚዚ ማለት አሸናፊ ለሆነው አሸናፊ ለሆነው ለአላህ ምስጋና ያቀርባሉ። አልሐኪሚ ጥበበኛ ለሆነው አልሐኪም ጥበበኛ ነው። አልዓዚዝ አሸናፊ ነው። አልቁዱስ ከእንከን ሁሉ የጠራ ነው። አልመሊክ አልመሊክ ንግስና ሁሉ በእጁ የሆነ ንጉስ ነው። እንዲህ ለሆነው አላህ ሱብሓነሁ ወተዓላ የማጥራት ውዳሴን ያቀርባሉ። ሱብሓነላሂ ይላሉ። በሰማያት ያሉ ፍጡራን በሙሉ በምድር ያሉ ፍጡራን በሙሉ ወኢን ሚን ሸይኢን አንዳችም ነገር የለም ኢላ ዩሰቢሑ ቢሐምዲ ሊላህ ለአላህ ያጠራሉ። ከአላህ ክብርና ልዕልና ጋር ከማይሄዱ ባህሪያት ከግድፈት ከጉድለት ሁሉ አላህን ያጠሩታል። እነማ ማ ፊ ሰማዋቲ በሰማያት ያሉ ፍጡራን ወማ ፊ ልአርድ በምድር ያሉ ፍጡራን ሁሉ አላህን ያጠሩታል። አልመሊኪ ንጉስ የሆነውን አላህ ማለት ነው። ሊላሂ ለአላህ ያጠራሉ። አልመሊኪ ንግስና ሁሉ በእጁ የሆነውን አላህን። አልቁዱሲ ከእንከን ሁሉ የጠራ የሆነውን አላህን ያጠሩታል። አልዓዚዚ አሸናፊ የሆነውን አልሐኪሚ ጥበበኛ የሆነውን አላህን ጀለ ወዓላ ያጠራሉ። ሁወ ለዚ እሱ ነው አላህ ማለት በዐፈ የላከ የቀሰቀሰ ፊል ኡሚይና በመሀይማን ውስጥ መሀይማን የተባሉት አረቦቹ ናቸው። ለምን ከአረቦቹ ከበስተ ምስራቅ በኩል የነበሩት ፍርሶች ዘ ፐርሽያን ኢምፓየር በዚያ ጊዜ ሬላቲቭሊ አንደኛ ፍልስፍናዎች ነበሯቸው። እነ ማዕኒ የሚባሉ ፊሎሶፈርስ ነበሯቸው። እንደገና የሀገር ማስተዳደሪያ ህገ መንግስት ኮንስቲትዩሽን ነበራቸው። በጦር ኃይል የተደራጁ ነበሩ። ጠንካራዎች ነበሩ። መጽሐፍ ማንበብ በደንብ የሚያውቁ ማለት ነው። አረቦቹ ከነበሩበት ደግሞ በስተ ምዕራብ ወይንም ምዕራብ ሰሜን የነበሩት ዘ ሮማን ኢምፓየር የሮማ ኢምፓየር እነሱም እንደዚሁ አንደኛ ከመለኮታዊ መጻሕፍት ከእንጂል ከተውራት ከዛ በፊትም ከተወረዱት እንደዚሁም ደግሞ ከግሪክ ፍልስፍና ቀንጭበው ያዘጋጁት አንደኛ ኮንስቲትዩሽን አሁንም ህገ መንግስት መተዳደሪያ የነበራቸው ብዙ ጸሐፊዎችና አንባቢዎች የነበሯቸው በስልጣኔ የገፉ እንዲህ ሉ ማንበብና መጻፍን የሚያውቁ ነበሩ። በመሀል ላይ ያሉት ግን አንደኛ ከዛ በፊት መተዳደሪያ መለኮታዊ መጻፍ አልደረሳቸውም። በጣም ጥቂቶቹ በአስራ ቤት የሚቆጠሩ 20 እንኳን ማይሞሉ በአስራ ቤት የሚቆጠሩ ሰዎች ብቻ ናቸው መጻፍና ማንበብ ይችሉ የነበሩት ማለት ነው። ከዛ በኋላ ግን አላህ ሱብሓነሁ ወተዓላ ከዛ ጽልመት ከዛ ጨለማ አውጥቷቸው ከዛ ጽልመት ከዛ ጨለማ አውጥቷቸው ኡመቱ እቅራ የአንብብ ወይንም የኢቅራ ኡማ ህዝብ ተባሉ። አላህ ስብሓነ ወተዓላ የዓለም መሪ አደረጋቸው። አሁን ማንበብ መጻፍ ሙስሊሞች ዘንድ ማንበብ መጻፍ የሚለው ትልቅ ቦታ ተሰጥቶት እናገኛለን። ከዛ በፊት ግን ነብይ ሲባል እንኳ ትርጉሙን የማያውቁ ማ ሁወ ነብዩ ነብይ ደግሞ ምንድን ነው ይሉ የነበሩ ናቸው። እና አንድ አዕራቢይ የገጠሬ ሰው ወደ ነብዩ ሰለላሁ ዐለይሂ ወሰለም ይመጣና ማን አንተ አንተ ማን ነህ ይላቸዋል። እሳቸውም አና ነብዩን እኔ ነብይ ነኝ ይላሉ። አሁንም ያ የገጠሬ ሰው ወመን ነብይ ነብይ ደግሞ ምንድነው ይላቸዋል። እሳቸው አርሰለኒ አላህ አላህ ልኮኝ ነው ይላሉ። ወቢማ አርሰለክ ደግሞ በምንድነው የላከ ይላቸዋል። እና ከዛ ነብይ ሰለላሁ ዐለይሂ ወሰለም ቢሲለቲል አርሃም ወቢ ከስሪል አውሳን እንዲህ እያሉ አብራሩለት። አላ ኩል ሓልን ኢኽወቲ ወአኸዋቲ ምንም የማያውቁ የነበሩ ህዝቦች ነበሩ። ለዚህ ነው ኡምይ ማለት ምንድን ነው ከእናቱ እንደወጣ ማለት ነው። ከእናቱ እንደወጣ ያልተቀየረ ያልሰለጠነ ያልተማረ ማንበብ መጻፍ የማይችል መተዳደሪያ ህግ የሌለው እንዲሁ ዝም ብሎ ማለት ነው የዘላን ህይወት ይኖሩ ስለነበረ አላህ ኡሚዩን ብሏቸዋል። ታዲያ እነኛ ህዝቦች መሀል የተነሱት ነብይ ናቸው። ነብዩ ሰለላሁ ዐለይሂ ወሰለም ወማ አርሰልናከ ኢላ ረህመተን ሊልዓለሚን ለዓለማት እዝነት አድርገን እንጂ አላክንህም ይላቸዋል አላሁ ጀለ ወዓላ። ከዛ በኋላ አነቢዩል ከሪም እነኚህ የተከበሩ ነቢይ እሳቸው ሊቱንዚረ ኡመ ልቁራ ወመን ሐውለሃ ሊቱንዚረ ኡመ ልቁራ የከተሞችን እናት መካን ወመን ሐውለሃ በእሷ ዙሪያ ያሉትን ከተሞች በሙሉ ልታስጠነቅቅ ነው የላክንህ ይላቸዋል። ሁወ ለዚ በዐሰ ፊል ኡሚይና እሱ ነው ያ አላህ በዐሰ የላከ ፊል ኡሚይና በመሀይማኑ ውስጥ ረሱለ ሚንሁም ከነርሱ የሆነ መልእክተኛን ይላል። ከነርሱ የሆነ መልእክተኛን በማዕከላቸው ያደገውን የዘር ግንዱን የሚያውቁት ማለት ነው። ሚንሁም የነሱን ቋንቋ የሚናገር ረሱለ ሚንሁም ከነርሱ የሆነ መልእክተኛን የላከ ነው። የትሉ አለይህም በነርሱ ላይ የሚያነብ ሲሆን አያቲሂ ይላል። አያቲሂ አንቀጾቹን የቁርአንን አንቀጾች ከአላህ ሱብሓነሁ ወተዓላ የተወረዱትን አያት በእነሱ ላይ የሚያነብ ሲሆን ነቢዩ ሰለላሁ ዐለይሂ ወሰለም በተላኩበት ጊዜ የቁርአንን አያት በእነሱ ላይ አንብበዋልና ሊያነቡም እንደ ተላኩ አላህ ይኸው እዚህ ይነግረናል። የትሉ አለይህም አያት ይሄል ወዩዘኪህም ዘካ ማለት አጠራ ማለት ነው። ዘካ ማለት አጠራ ማለት ነው። እና ዘካ ማለት አጠራ ማለት ነው። ወዩዘኪህም ከነበሩበት ወንጀል ጽልመት ማለት ነው ጨለማ ويزكيهم يمياطراچو سيሆን ويعلمهم الكتاب والحكمه ويزكيهم بملكام مكراچو بتغساصاچو توهين اتادرغو كزي تقطبو تكلكلو بمالت ማለት ነው። ويعلمهم الكتاب مصافنم يمياستمراچو سيሆን علما استمارا ማለት ነው። አዕለመ አሳወቀ ነው። አዕለመ አሳወቀ ዩዕሊሙ ያሳውቃል ኢዕላመን ማሳወቅን። ይሄ ደግሞ አለመ ደጋግሞ ሲያሳውቅ ሲያስተምር ነው። አለመ አስተማረ፣ ዩዓልሙ ያስተምራል፣ ተዕሊመን ማስተማርን። ወዩዓልሙሁሙል ኪታበ መጽሐፍን የሚያስተምራቸው ሲሆን፣ ወልሕክመተ ጥበብን የሚያስተምራቸው ሲሆን፣ ሕክማ ሕክማ ሚን ዕንዲሂ አላህ ሱብሓነሁ ወተዓላ ከሰጣቸው ልባቸው ላይ ከሚያፈስላቸው ጥበብ ማለት ነው። ዛከ ሐዲስ ያም ሐዲስ ነው። ነቢ ሰለላሁ ዐለይሂ ወሰለም እንዲያድርጉ አታድርጉ ያሉበት ካነ ፊ መን ካነ ቀብለኩም ከእናንተ በፊት በነበሩ ህዝቦች መሀል እንዲህ ነበረ፣ እንዲህ ጥፋት አጥፍተው አላህ እንደዚህ ያለ ጥፋት አጥፍተው አላህ በእንዲህ መልኩ ቀጣቸው እያሉ ነቢዩ ሰለላሁ ዐለይሂ ወሰለም ይመክራሉ። እና እንዲህ ያለው ሕክማ ነው የሚባለው ብዙ ጊዜ። ወዩዓልሙሁም ልኪታበ ወልሕክማ በሱረቱ ልአሕዛብ ውስጥም እንደዚሁ ወዝኩርነ ማ ዩትላ ዓለይኩም ፊ ብዩቲኩነ ሚን አያት ላሂ ይልና ወልሕክማ ይላል። በቤቶቻችሁ ውስጥ የሚነበበውን ከአላህ ስብሓነሁ ወተዓላ መጽሐፍ ከኪታቡ እና ከሕክማው ከጥበቡ ይላል። ያ አላህ ስብሓነሁ ወተዓላ በነቢዩ ሰለላሁ ዐለይሂ ወሰለም ልብ ላይ የሚያፈሰው ጥበብ ነው። ነቢዩ ሰለላሁ ዐለይሂ ወሰለም በኢልሃም የሚናገሩት ንግግር ወኢን ካኑ አለ ኢን ቢማዕና ቀድ ኢን ቢማዕና ቀድ ኢን ቢማዕና ቀድ ወኢን ካኑ ወቀድ ካኑ በእርግጥ ነበሩ እነርሱ ማለት ነው። ሚንቀብሉ አን ዩብዓሰ ፊህም ረሱሉላሂ ሰለላሁ ዐለይሂ ወሰለም የአላህ መልእክተኛ በመሀከላቸው ከመቀስቀሳቸው በፊት እሳቸው ነበሩ። ወኢን ካኑ ሚንቀብሉ ለፊ ዶላሊን ሙቢን ግልጽ የሆነ ጥመት ውስጥ ነበሩ። ለፊ ዶላሊን ሙቢን ግልጽ የሆነ ጥመት ውስጥ ነበሩ እነርሱ ይላል። ሱብሓነላህ። ወአኸሪነ ሚንሁም ይላል። ወአኸሪነ ሚንሁም እንደዚሁም አላህ ሱብሓነሁ ወተዓላ ከነርሱ የሆኑ ለማ የልሐቁ ቢህም በአሁን ሰዓት ለማ የልሐቁ ቢህም በአሁን ሰዓት ከነርሱ ጋር ያልተቀላቀሉ ለሆኑትም አላህ መልእክተኛ አድርጎ ነው የቀሰቀሳቸው። ይሄ ማለት ምንድን ነው? ከሰሃቦች በኋላ የመጡት ሰሃቦችን የተከተሉት ታቢዕዩን ማለት ነው። ስለዚህ ተቢዓ ተከተለ ማለት ነው። ታቢዑን ተከታዮች ማለት ነው። አታቢዑን ተከታዮቹ ሰሃቦቹን የተከተሉት፣ ታቢዑ ታቢዒን ሰሃቦቹን ያዩትን ትውልዶች ደግሞ ቀጥለው ያዩ። ለምሳሌ ኢስላም ወደ ሰሜን አፍሪካ፣ ወደ ምስራቅ፣ ወደ ምዕራብ ተሰራጭቷል። ለነኛ ሁሉ ነው አላህ ሱብሓነሁ ወተዓላ ነቢዩን ሰለላሁ ዐለይሂ ወሰለም ምን አድርጎ የላካቸው? መልእክተኛ አድርጎ የላካቸው። ስለዚህ አላህ ወለዚ በዐሰ ፊል ኡሚይና ረሱለን ወፊል አኸሪን ማለት ነው። ስለዚህ አኸሪን የሚለው ምን ላይ ነው ማዕጡፍ የሚሆነው የሚደረበው? ወለዚ በዐሰ ፊል ኡሚይና እሱ ነው አላህ በነኛ በመሀይማን ውስጥ ረሱልን መልእክተኛን የቀሰቀሰ ይልና ወአኸሪና በሌሎቹም ውስጥ ይላል። ለምን? ለምሳሌ እኛ በአርድ አልሐበሻ ውስጥ የተወለድ ነው። የነቢዩ ሰለላሁ ዐለይሂ ወሰለም ሪሳላ ደርሶን ወደ ኢስላም የመጣ ነው፣ ወይንም ከቤተሰቦቻችን ተቀብለን ያራመድ ነው። እኛም ሁሉ እዚህ ውስጥ እንገባለን ማለት ነው። ነቢዩን ሰለላሁ ዐለይሂ ወሰለም በአካል አላየናቸውም፣ በነቢዩ ሰለላሁ ዐለይሂ ወሰለም ዘመን አልኖርንም። ግን አላህ ሱብሓነሁ ወተዓላ ወደ እኛ ያስተላለፈውን መለኮታዊ መልእክት ተቀብለን ተረድተን ይኸው አልሐምዱሊላህ አላህ በሚፈልገው መልኩ እሱን እያመለክን እንገኛለን። አላህ በኢማን ላይ ከሚጸኑት ሰዎች ያደርገን እስላምን ይዘው እሱ ፊት ከሚቆሙ ሰዎች አላህ ያደርገን እና ወአኺሪነ ሚንሁም ለማ የልሐቁ ቢሂም ከነርሱ ጋር ያልተገናኙ ያልተቀላቀሉ ለሆኑት ህዝቦችም ጭምር አላህ የላከ ነው ይላል። وهو اسو الله العزيز الشنافيونا الحكيم طببኛው ነው ይላል። ታዲያ አላህ Subhanahu Wa Ta'ala ምንም በማያውቁ ህዝቦች መካከል ነብይን ቀስቅሶ ከጽልመት ወደ ብርሃን ማምጣቱ እነሱ ምንም የማያውቁ ህዝቦች ሆነው ዘመናትን እንዳላሳለፉ ሁሉ አሁን ደግሞ የዓለም መሪ የዓለም አስተማሪ የዓለም ኢማም አድርጎ አላህ ሲቀሰቅሳቸው ذلك يفضل الله يا الله ترفاتنا يؤتيه من يشاء الله لفلقوا يميسطوا يا الله ترفات فضلنا والله ذو الفضل العظيم والله الله ذو الفضل العظيم يتعلق ترفات بالتبيتنا الى الله تادا اهنن ይሄንን አላህ Subhanahu Wa Ta'ala ይሄንን ኒዕማ ይሄንን ፈድል ነው والله ذو الفضل العظيم ብሎ የሚያስታውሰን አላህ የታላቅ ትሩፋት ባልተቤት ነው። ስለሆነም ለእናንተ እስላም ሰጣችሁ ነብይን ቀሰቀሰላችሁ። እስቲ think of እስቲ ወደ ኋላ እንመለስና አሁን ምን ቀራው ቁርአን የለም ምንመካከረበት ሐዲስ የለም እንዴት እናምልክ ማንን እናምልክ መተዳደሪያ ህግ ስርዓትን ምንማርበት የለም ቢባል ምንድነው የሚሆነው? ዓለም ላይ እስላም የለም ዓለም ላይ ሙስሊሞች የሉም ቢባል ምንድነው የሚሆነው? እስቲ አስቡት። አይጨንቅ? ሰላት የለም ዘካ የለም ጾም የለም ስናጠፋ የሚገስጸን የለም እንዴ? ዛሬ እኮኛ ቤተሰባችን ውስጥ ማለት ነው እንዴ እንደዚህ ነው እንዴ አላህ የሚለው እንደዚህ ነው እንዴ ነብዩ ሰለላሁ ዐለይሂ ወሰለም የሚሉት እያልን ነው እየተወቃቀስን ያለን። አሃ ኢስላም በዚህ ነው እንዴ የሚያዘው እያልን ነው። እንዴ የለም ቢባል ምንድነው የምንሆነው? የማንን ፊሎሶፊ ልንከተል ነው? ማርክሲዝም ሌኒኒዝም የትኛውን? እስቲ ሶሻሊዝም ካፒታሊዝም ምኑን እንይዘዋለን? እስኪ ምን ነበር የምንሆነው? فسبحان الله اي چنقم يا جماعه በጣም ነው የሚጨንቀው ጭንቅ ነው የሚለው። ቁርአን ማህላችን ባይኖር የቁርአን አስተማሪዎች ማህላችን ባይኖሩ የሐዲስ አስተማሪዎች ማህላችን ባይኖሩ ያ አላህ እንዴት ነበር ምን የምን ጽል እንዴት ያለ ጽልመት ውስጥ ነበር ምን ሆነው? ለዚህ ከሐሜት ተከልከሉ ውሸት ከመናገር ተከልከሉ በውሸት ከመስከር ተከለከሉ ከዝሙት ተከለከሉ ከአስካሪ መጠጥ ተከለከሉ ከእንዲህ ተው ሒጃብ አድርጉ ምላሳችሁ ይስተካከል በቃ ምድር ላይ ከተፈጠረው ጥሩ ጥሩ ነገር ብሉ ምን ያ አላህ think of islamic principles ታዲያ ይሄ ፈድል ካልተባለ ምንድነው ፈድሉ? ሰዎች አንድ ነገር ይጠቅማል አይጠቅምምን ለመለየት እኮ ትልቅ ሪሰርች ያካሂዳሉ። millions ገንዘብ መድበው ሪሰርች ያካሂዳሉ ይጠቅማል አይጠቅምም ለማወቅ። አላህ Subhanahu Wa Ta'ala የዚህ ዩኒቨርስ ፈጣሪ ይሄ ነገር ይጠቅማል ይሄ ነገር አይጠቅምም ብሎ ዝርዝር አድርጎ አላህ Subhanahu Wa Ta'ala وانزلنا اليك الكتاب تبيانا لكل شيء ودانته መጽሐፍን አወረድን ለሁሉ ነገር ማብራሪያ አድርገን ይላል። ኢኮኖሚክ ኢሹስ ፖለቲካል ኢሹስ ሶሻል ኢሹስ ዋቴቨር ለሰው ልጅ አስፈላጊ የተባለው በሙሉ እዛ ላይ ተካቷል ማለት ነው። والحمد لله الذي جعلنا من امتي اشرف الانبياء والمرسلين خيرا اهون الله سبحانه وتعالى Allah subhanahu wa ta'ala ከዚህ በፊት መጻፍን ተሰጥተው መጻፉን ወደ ተግባር ያለወጡ የሆኑ ሰዎችን ይወቅሳል። ምን አለ? مثل الذين حملوا التوراة مثل الذين حملوا التوراة እነኛ ተውራትን የተሰጡ ወይንም እንዲሸከሙ የተደረጉ ሐላፊነቱ የተሰጣቸው ህዝቦች ይሄ ነው ሁሚሉ አለ ከአላህ ዘንድ ማለት ነው من عند الله ثم لم يحملوها ثم لم يحملوها ከዛንም እሷን ያልተሸከሟት ማለት በስራ ላይ ያላዋሏት ማለት ነው በስራ ላይ ያላዋሏት ማለት ነው የነኚህ ሰዎች ምሳሌ كمثل الحمار عند احيا نو يلال حمار مالت احيا نو عند انديت احيا وينم ايو حمار حمار بالعربية مذكر نو عند السو نو مثالياچو علنا يحمل اسفارا على اسفارا مالت كتبا مالت نو الاسفارو الكتب መጽሐፎችን እንደሚሸከም አህያ ነው ምሳሌያቸው አለ ካላህ ዘንድ መለኮታዊ መልእክት ወደ እነሱ ተወርዶ ይሄንን ካላህ ዘንድ የተወረደውን መጽሐፍ ያልተገበሩ ማለት ነው ወደ ጎን የተውና የወረወሩ ሰዎች ከዚህ ውጭ በምን ሊመሰሉ ይችላሉ? كمثل الحمار على لا يحمل اسفارا اسفارا ማለት ኩቱባን ማለት ነው መጽሐፎችን እንደሚሸከም አህያ ነው አውርደው አህያው አውርዶ አነበው ውስጡ ባለው ነገር አይመከር አይገሰጽ ስለዚህ አይተመምም የሰው ልጅ ግን ያላህ ሱብሃነሁ ወተዓላ መለኮታዊ መልእክት ግልጾ ሲያነበው ሲመከርበት ሲገሰጽበት ሰዎችንም ሲመክርና ሲገስጽበት ያን ጊዜ የተደነቀ ይሆናል ያን ጊዜ ከነኚህ እንስሳት የተለየ ይሆናል አለበለዚያ ግን አላህን የመሰለ አቅል ሰጥቶት ወደሱ የተወረደውን መለኮታዊ መጽሐፍ የማያነብና በሱ የማይመከር ከሆነ ከአህያው ይብስ እንጂ የተሻለ አይሆንም يحمل اسفارا كذان الله من على بئس مثل القوم الذين كذبوا بايات الله بئس مننኛ የከፋ ነው مثل القوم የነኛ ህዝቦች ምሳሌ እነሱ የተጠቀሱበት የተገለጹበት ምሳሌ ምንኛ የከፋ ነው ይላል بئس مثل القوم الذين كذبوا بآيات الله بالله آيات بالله انقصوت ያስተባበሉ የሆኑ ሰዎች ምሳሌያቸው ምንኛ የከፋ ነው ይላል والله لا يهدي القوم الظالمين الله በዳይ የሆኑ ህዝቦችን አይመራም ይላል والله لا يهدي الله አይመራም القوم الظالمين በዳይ የሆኑ ህዝቦችን ይላል አይሁዳውያን ምን ብለው ያምናሉ? ነህኑ አብናኡላሂ ወአህባኡሁ እኛ ያላህ ልጆች ነን ወዳጆቹ ነን የፈለግነውን ጥፋት ብናጠፋ አይቀጣንም ከኛ ውጭ ያሉ ሁሉ የተፈጠሩት ለኛ አገልጋይ ባሪያ ሊሆኑ ዘንድ ነው ለዚህ ከኛ ውጭ ከኛ ከአይሁዳውያን ውጭ ያለ ሰውን ብንገድል አገልጋያችንን ባሪያችንን የገደልነው ወንጀል አልሰራንም ንብረት ብንዘርፍ የራሳችንን ንብረት ነው የወሰድነው ብለው ያምናሉ እና እንዲህ ብለው ስለሚያውጁ ያላህ ወዳጆች ነን እኛ እንጂ ሌሎች ሰዎች በአላህ ወዳጅነት አይጠቀሱም ብለው ሲሉ ታዲያ ለተቀን ዱንያ በመከራ የተሞላች መሆኗን ታውቃላችሁ አኺራ ደግሞ ጀነት አላህ ዘንድ ያለው ወጣውረድ የሌለው ሁሉ ነገር የተሟላበት አገር መሆኑንም ታውቃላችሁ። ታዲያ ጌታችን ወይ ግደለን ይሄን ሞትን አፋጥንልን ብላችሁ እስኪ ለምኑት አላህን ብለህ በላቸው። ጥመት እንጂ ቅንነት እንዳልሆነ ስለሚያውቁ እነሱ ሞትን አይመኙም ይላል። ከዛን ባትፈልጉትም ግን ሞትን ትወሰዳላችሁ አላህ ፊት ቆማላችሁ ብሎ ይገስጻቸዋል። እስቲ አያቶቹን እንመልከት። ቁል ብለህ በል ያ አዩሃለዚነ ሃዱ እናንተ አይሁዳውያን ሆይ ወይንም የአይሁድን መንገድ የተከተላችሁ ሆይ ኢን ዘዓምቱም እናንተ ምትሞግቱ ምታውጁ ከሆነ አነኩም አውሊያኡ ሊላህ እናንተ ለአላህ ወዳጆች መሆናችሁን ምታውጁ ከሆነ ሚንዱን ናሲ ከሰዎች ባሻገር ማለት ነው። ሌሎች ሰዎች እዚህ ውስጥ ሳይካተቱ እናንተ ብቻ የአላህ ወዳጆች እንደሆናችሁ ምትገልጹ ከሆነ ፈተመነውል መውት እስኪ ሞትን ተመኙ ለምኑት አላህን ውሰደን በሉና ኢንኩንቱም ሳድቂን እውነት በምትናገሩት ነገር እውነተኞች ከሆናችሁ ብለህ በላቸው። ስብሓንላህ ይህን አላህ ለተጅደና አሕረሰ ናሲ አላ ሐያት ነው የሚላቸው። ለመኖር እንደነሱ ጉጉ ስግብግብ የለውም ስግብግብ የሆነ ሰው የለም። የወዱ አሐዱሁም ለው ዩዓመር አልፈ ሰና ነው የሚለው አላህ። አንዳቸው 1000 ዓመት በምድር ላይ ቢኖር ደስ ይለዋል ነው የሚለው። እና እኽወቲ ወአኸዋቲ የነሱን ባህሪ አላህ ስብሓነሁ ወተዓላ ይነግረናል። ወላ የተመነውሁ አለ ወላ የተመነውነሁ ተመነው ማለት ተመኙ ማለት ነው። ወላ የተመነውነሁ የተመነውን ነበረ ወላ የተመነውነሁ እሱን አይመኙትም ሞቱን አበደን በፍጹም ቢማ ቀደመት አይዲህም እጆቻቸው ባሳለፈችው በሰራችው ስራ። ምን ማለት ነው ይህ? በሚያጠፉት ጥፋት አላህ ፊት መቀጣታቸውን ያውቁታል። ግን ምን ስራ ብንሰራ ጌታችን ወዳጆቹና ልጆቹ ስለሆንን አይቀጣንም ብለው ይሞግታሉ እንጂ ወላ የተመነውነሁ አበደን ቢማ ቀደመት አይዲህም ወላሁ ዓሊሙን ቢዛሊሚን ወላሁ ዓሊሙን አላህ አዋቂ ነው ቢዛሊሚን በዳዮችን ማለት ነው። እነሱም በዳዮች ስለዋሹ በዳዮች አለ ራሳቸውን የበደሉ ነፍሳቸውን የበደሉ በአላህ ስለካዱ የአላህን ነቢያት ስላስተባበሉ ከፊል ነቢያትን ስለገደሉ እና አላህ ብዛሊሚን በዳዮቹን ያውቃቸዋል ይላል። ለማንኛውም ወደዳችሁም ጠላችሁም ተመኛችሁም አልተመኛችሁም ፈራችሁም አልፈራችሁም ቁል ኢነል መውተ አለዚ ተፍሩነ ሚንሁ ብለህ በላቸው። ኢነል መውተ አለዚ ተፍሩነ ሚንሁ ያ እናንተ ከሱ የምትሸሹት የሆነው ሞት ፈኢነሁ ሙላቂኩም እሱ እናንተን አግኛችሁ ነው። ላቃ ማለት አገኘው ማለት ሙላቂኩም እናንተን አግኛችሁ ነው። ከሱ ማምለጥ አትችሉም። አላህ አይነማ ተኩኑ የትም ቦታ ብትሆኑ ዩድሪኩሙል መውቱ ሞት ይደርስባችኋል ወለው ኩንቱም ፊ ቡሩጅ ሙሸየዳ ይላል። በደንብ በታነጹ ታላላቅ ህንጻዎች ውስጥ እንኳ ብትሆኑ ሞት ይወስዳችኋል ያገኛችኋል። ሞትን መከላከያ ምንም ስክሪን የለም ማለት ነው። قل إن الموت الذي تفرون منه فإنه ملاقيكم ثم كموتاچو بحالاس تردون تملسالاچو عند تملسو تدرغالاچو معناتنو رد ملسا نو ثم تردون كذان تملسالاچو الى عالم الغيب دبق نغرن هولو اواقي ودهونو الله والشهاده قلص نغرن هولو اواقي ودهونو الله فينبئكم كذان اسو انانتن ينغراچوال بما كنتم تعملون بما كنتم تعملون تسروت بنبراچوت سرا زرزرون الله ينغراچوال يلال ስምንተኛው አያ ላይ አቆመናል ኢንሻአላህ ከዘጠነኛው አያ እንጀምራለን አመኑ ኢዛኑ ዲየል ሶላቲ ሚየውሚል ጁሙአቲ ፈስዑ ኢላ ዚክሪላ ወዘሩል በይ ዛሊኩ ኸይሩ ለኩም ኢን ኩንቱም ተዕለሙን ምን ይላል ያ አዩሃ ለዚነ አመኑ እናንተ ያመናችሁ ሰዎች ሆይ ኢዛኑ ዲያ ጥሪ በተደረገ ጊዜ للصلاه لصلاه لسجدت طري بتدرج غزي من يوم الجمعه بجمعه الات فسعوا الى ذكر الله ودع الله ذكر ودع الله توستا فسعوا تشقد ادمو وذروا البيع على وذروا البيع شياچن تو على اها ازي لي የተፈለገው ንግድን ተው ማለት ነው። ግዢ ምንድነው? ሽራእ ነው የሚባለው በአረብኛ። በይዕ ደግሞ ሽያጭ ነው። ብዙ ነጋዴ የሚያጓጓው መሸጥ ነው መግዛት ነው። በጣም ሴንሲቲቭ የሆነው የትኛው ነው ከሁለት አንዱ? ነጋዴዎችን ስንጠይቅ መሸጥ ነው ይሉናል። ሽራ መግዛት ነው፣ በይ ሽያጭ ነው። ለዚህ ብዙ ጊዜ ገበያው ሲደራ ሲሸጥ ስለሚያተርፍ ለዚህ ሞር የሚያጓጓው መሸጡ ነው። ወይንም አንዱ አንዱን ወክሎ ማለት ነው። መሸጥንም መግዛትንም ሁለቱንም ወክሎ በይዕ የሚለው ሽራኡንም ይይዛል። ሚንባብ ተግሊብ ከተግሊብ ማለት ነው። አንዱ ባንዱ ይሰየማል። እና ወዘሩል በይዕ አለ መሸጥ መለወጥን ስፔሻሊ መሸጥን ማለት ነው። ዘሩ ወዘሩል በይዕ ዛሊኩም ይሃችሁ አለ ማለት መሸጥ መለወጥን ጥላችሁ የጁምአን አዛን ስሰሙ ወደ ሰላት መምጣታችሁ خير لكم ለናንተ የተሻለ ነው። ኢን ኩንቱም ተዓለሙን እምታውቁ ቢሆን አለ። ኢን ኩንቱም ተዓለሙን ይሄ ይሻላችኋል። ግን እዩ ነብዩ صلى الله عليه وسلم በሱረቱ المزمل አሳልፈናል ቁም ሌይለ ኢላ ቀሊላ ለሊትን ቁም ትንሽን ጊዜ ሲቀር ይላቸዋል። ከዛ በኋላ መስሪያ ጊዜስ ለሊቱ የዒባዳ ነው የእረፍትም ነው የእንቅልፍም ነው መስሪያ ጊዜስ ስለዚህ when to do business ያኔ ኢነለከ ፊነሃሪ ሰብሐን ጠዊላ አላቸው። በቀን ረጅም የሆነ መላወሻ ጊዜ አለ ይላቸዋል። ስለዚህ ረጅም የሆነ መስሪያ ጊዜ አለ ማለት ነው። ና ወዘሩል በይዕ ዛሊኩm خير لكم ان كنتم تعلمون علنا فاذا قضيت الصلاه على صلاهوا ستتناقق قضيت الصلاه فانتشروا في الارض بمدر لاي انتشروا على فانتشروا في الارض بمدر لاي تلاوسوا بمدر لاي ሂዱ በመድር ላይ ተበተኑ እንተሸራ ማለት ተበተነ ነው ወብተጉ ምን ፈضልላ ከአላህ ትሩፋትን ፈልጉ አለ ሰበቡን አድርሱ ማለት ነው። وابتغوا من فضل الله كالله ترفاتم فلقوا كارزقوا مع النوم واذكروا الله كثيرا الله ببزو أوصو بهدات شبت سبحان الله والحمد لله والله أكبر لعلكم تفلحون تدنو زند لعلكم تفلحون تدنو زند متفلقوتن تاغنيو زند كمتفروت تترفو زند لعلكم تفلحون هذا هو الفلاح يميكتلو آية مجمّر علي في أول الأمر كانت خطبة الجمعة بعد الصلاة مجمّر علي يا جمعة خطبة كصلاة بغالا نبّر نبي صلى الله عليه وسلم يجمع عن صلاة السجدو قوموا خطبة يادرقو خطبة مالت سامنتاوي مكرنو the weekly sermon ين سامنتاوي مكر يادرقو يالا نقاديو چقب ودى مدينة نقاديو چسيقبو يدبي چوهت يسمال مالا نقاديو چون انكوان دنامت اچولن تبلو مالا نو يدبي يطبل چوهت يسمال يانغزي نبي صلى الله عليه وسلم قوموا خطبة يادرقو نبر كزان يا جوهت سيسما يا دبيو جوهت سيسما إذا مسجد تقول كلو صلاة سجدو خطبة يادامتو ينبرو صحابوش عند بعند شلك شلك شلك شلك يالو أسراه لسو بچا نبي صلى الله عليه وسلم زند اسكيك أردرس ليلو تشهلو شلك يالو نقاديو يزو يمتاون اكا قصتو لما ترف قنا كسورسو لما قزات انا ترو ترف لما قنيت بما السب اكا سايالك بني لقزا بميل بدنيا تتعلو شلك بلو ايهيدو علو قمالنو اسراو لسو بجاسي كار نبي صلى الله عليه وسلم يانغزي ميغرمنو يانغزي خطباتشون على قواراتهم قطلو كزي يتنسى عندان فقها اسراه لسو كمولا جمعان مقطلي يتشالال بلو كزي استنباط ادرغو يوسدونا يتنتنالو على كل حالين او انا اندزي هلالو نعم خير زي لاي مندنو يبالا بيتي عبات زيات اقابي سلالو مالتنو ساچو بمحال مالتنو ساچو اندمسنو منال بات كسماتشو مالتنو خيرا دو قادر قولا چو تلق عالمنا چو على كل حال نعم آمين آمين آمين آمين آمين خيرا وإذا رأوا تجارة أو لهوا انفضوا إليها وتركوك قائما قل ما عند الله خير من اللهو ومن التجارة والله خير الرازقين وإذا رأوا تجارة نقدن بايو جزي أو لهوا وينم لاغطا نيلال لاغطا يا كبرو دمص نو انا انتن نغاديوچو سيغبو سوتش ميازيموت نغر الله ميانغوروغوروت انا ايهنن نو لهوان يان بسمو غزي يان بايو غزي على واذا راو تجاره او لهوان انفضوا اليها على ودسوا على يروارو اطقالو وتركوك قائما انت قومه خطبه يادرك تتوخ ودزا يهدالو قل بلا بلاچو ما عند الله الله زند قچ بلاو صلاتوان لا تناققو خطبهون لا بقو ما عند الله خير አላህ ዘንድ ያለው ነገር የተሻለ ነው። ሚነ ለህዊ ከዚህ ላግጣ ከዚህ ጩኸት ወሚነ ቲጃራ ከንግዱም ይላል። ከትርፉም ከምታገኙት ኮሞዲቲ ይሄ የተሻለ ነው። ወላሁ ኸይሩ ራዚቂን አላህ ከመጋቢዎች ሁሉ በላጭ ነው። ለዚህ አላህ የጻፈላችሁ ሪዝቅ አይቀርባችሁም እናንተ መስጂድ ውስጥ በመቆየታችሁ በማለት አላህ ሱብሓነሁ ወተዓላ ይወቅሳቸዋል ማለት ነው። እና አከዛ ዱንያ አላህ ሱብሓነሁ ወተዓላ ምን ይላል? ያ አዩሃ ለዚነ አመኑ እናንተ ያመናችሁ ሰዎች ሆይ ብሎ ጥሪ ሲያቀርብ አላህ ይህች ዱንያ ብላሽ ነች፣ ይህች ዱንያ ጠፊ ነች። ያ አዩሃ እና ሰዎች ኢነ ወዐደ ላሂ ሐቁን እነሆ የአላህ ቀጠሮ ቃል ኪዳን ሐቅ ነው አለና ፈላ ተጉረነኩም ልሐያቱ ዱንያ ይላል። የዱንያ ህይወት አታታላችሁ። ምን ማለት ነው? ብዙ ሰዎች አኽራና ዱንያ አንድ ላይ ሲሄድ ወደ ዱንያው ያዘነብላሉ ማለት ነው። ይሄ ስፔሻሊ ቢዝነሱ አካባቢ ማለት ነው። ሰው ብር ሊሰጠው ከቀጠረው አዛንም እየሰማ ጥሎ ነው የሚሄደው። ኖ ይሄ ያመልጠኛል። ለምን? እዚህ ቅርብ የሆነችው እኛ ዘንድ ዱንያ ነች። በልቱ ኡሲሩን አልሐያተ ዱንያ ይላል። የዱንያን ህይወት ታስበልጣላችሁ። ይሄ ማለት ምንድን ነው? ብዙ ጊዜ ማለት ነው፣ እስቲ ተመልከቱ፣ ሸኾቹን ስናይ፣ ኡስታዞቹን ዳዒዎቹን ስናይ they are not wealthy yes አይደሉም። ብዙ ጊዜ ሀብታሞች፣ በጣም ሀብታሞች ምኖች ናቸው? ስለ ኢስላም በቂ እውቀት የሌላቸው ናቸው አብዛኛውን ጊዜ። አሁን እንግዲህ አንዳንድ ነጥሮ ሊወጣ ይችላል። ዋይ ሌት ተቀን የሚፈጉት እነሱ ናቸው። እና ምን ይባል መሰላችሁ፣ በጣም እንትን ከመሆኑ የተነሳ ማለት ነው፣ በአገራችን በጣም በሽቀው ማለት ነው፣ አንዳንድ ሀብታሞች ባክ ኤል ሼፕ ቤት ልስራ ይላሉ። ኤል ምን እንደሆነች አያውቁም ይላሉ። ዘ ሌተር ኤል የትኛውን ሼፕ እንዳላት ሳያውቁ ኤል ሼፕ ቤት ልስራ ይላሉ ይባላል። እና ምንም ነገር ማለት ነው የማያውቁ አሊፍ ቆመች ተኛች የማያውቁ ፊደል ያልቆጠሩ ገጠር የነበሩ ሰዎች ከተማ ገብተው ማለት ነው ኢቭን ሞባይላቸው ላይ ስም ጽፈው ሴቭ ማድረግ የማይችሉ ማለት ነው። አንዳንዶቹ የውስቲ ሴቭ አድርግልኝ የሚሉ ጭምር ማለት ነው። ግን they run business in millions። በጣም እንደዚህ ያለ ነገር አለ። ሶ የትኛው ነው የሚበልጠው? እውቀት ለሚባል ነገር ቦታ ካልሰጠን ሐቂቃ እንወድቃለን። አሁንም ማለት ነው በቤታችን፣ በአካባቢያችን አራይት እውቀት የሚባል ነገር ላይ ልዩ ትኩረት ካላደረግን በስተቀር ያለ ጥርጥር እንወድቃለን። ተመልከቱ፣ ደጂው ዋይ በጂፒአርኤስ 6000 ፒኤችዲ ሆልደርስ አላት እስራኤል። ለዚህ 6000 በጂፒአርኤስ አራት 6000 የሚሆን ፒኤችዲ ያላቸው አሉ። አንድን ሰው ሲከታተሉ ኪቦርዱ ላይ የሚተይበውን ነገር they can follow። በቃ ባጭሩ ይፈጋሉ። ለጉድ ነው የሚፈጉት። የሚፈጉት ነገር ለኸይር ቢሆን ኖሮ የመጀመሪያ ጀነት ወራሾች እነሱ በሆኑ ነበረ። በጣም ነው የሚፈጉት። ይለፋሉ፣ ይጥራሉ፣ እንቅልፍ የላቸውም። ወደዚህ ስንመለከት ደግሞ በጣም ብዙ ክፍተቶችን እንመለከታለን እኛ ዘንድ ማለት ነው። ጊዜ መግደያ ብለው ጫት የሚቅሙ ወጣቶች ስንትና ስንት ናቸው? እዚህ ስንትና ስንት አለ? የስ ጀዛኪላ ዳሩል ኢማን ኢን ካናዳ 90% ኦፍ ዘ ጂውሽ አር ኤጁኬትድ ማሻአላ። ምርጥ ኢንፎርሜሽን ነው። ማሻአላ ያልኩት ለኢንፎርሜሽኑ ነው፣ ለነሱ ኤጁኬትድ መሆን አይደለም። እና ምን ማለት ነው ይሄ? እኛ ጠንክረን ካልሰራን ኡመቱ ኢቅራ ተብለን ማለት ነው እውቀት ከሌለን ኢን ኤቭሪ ፊልድ ማለት ነው። ለዚህ እውቀት ከሌለን ሶ ወደ ኋላ እንቀራለን ማለት ነው። የስ ቴክኖሎጂ ተፈጠረ። አሁን በቴክኖሎጂው እኛ እየተጠቀምን ነው። ሳተላይት ዲሽ ሶ ሳተላይት ቻናልስ እንዴት ነው የጠቀሙት ሙስሊሙን ኡማ? ፓልቶክ ምን ያህል ኮንትሪቢዩት ያደርጋል? ፌስቡክ ምን ያህል ኮንትሪቢዩት ያደርጋል? ሶ በጣም ብዙ ነገር ማለት ነው። አልሐምዱሊላህ ይሄን ያህል ዊ አር ኤጁኬትድ መቀጠል አለብን ነው መቀጠል አለብን፣ በጣም መፍጋት አለብን። አላኩል ሐልን ዱንያን እንትን ማለት የለብንም። እንደ አንድ አባባል አለ፣ 30 ከብት አትንዳ፣ አንድ ጠመንጃ ለመያዝ ሞክር፣ በዛ ጠመንጃ 30 ከብት የሚነዳውን ትነዳበታለህ ይላሉ። ምን ማለት ነው? ኖሌጅ ኢስ ፓወር ኤንድ ፓወር ማተርስ። ይሄ ነው ሶ በአርባ ደቂቃ ንግግር የሰዎችን ሁሉ ቀልብ መሳብ ይችላል። አንድ ዓሊም ማለት ነው ክርብት ያደርገዋል። ሲ ዘ ፖለቲሽንስ። ለዚህ ሰዎችን ተናግረው ማሳመን ስለሚችሉ ምላሳሞች ስለሆኑ ያላቸውን ፓወር ተመልከቱ። ለዚህ ስልጣን ላይ ያሉ ሰዎች እኮ ሀብት ያላቸውን ሰዎች ሳይሆን የሚፈሩት ምላስ ያላቸውን ሰዎች ነው የሚፈሩት። ይሄ ሰውዬ የተናገረ እንደሆነ የሰውን አቅጣጫ ይቀይርብናል ብለው የሚሰጉት ማንን ነው? ተናጋሪዎችን ነው። ስለዚህ እውቀት ሲኖረን ልንቆጣጠር እንችላለን ብዙ ነገርን ማለት ነው። እውቀት ሲኖረን ሰዎችን ማሳመን እንችላለን፣ የሰው ልብ መግዛት እንችላለን። እውቀት ሲኖረን በጣም ብዙ ነገር ባጭሩ አላህ ዘንድ እጅግ የተወደሰ ነገር ነው። هل يستوي الذين يعلمون والذين لا يعلمون انما يتذكر اولو الالباب نو الله يعلم شهد الله انه لا اله الا هو والملائكه الله واولو العلم نو يعلم الله ويقول الذين كفروا لست مرسلا قل كفى بالله شهيدا بيني وبينكم ومن عنده علم الكتاب يكتاب وقت يعلو سو لمسكرنت الى فور ويتنس كون الله كسو غا كملائكوش غا كون ياسلفاچو كزي بلاي من تلك نجر الله سو على كل حال اخوتي واخواتي لا اوقت من سطو بوتا كفتنيا ليون يشلا مهون علبت ለአኺራ የምንሰጠው ግምት ከፍተኛ መሆን አለበት። እንደዚህ ከሆነ አላህ የበላይ ያደርገናል ማለት ነው። ጥያቄ ካለ እስቲ አፍወን አንድ ጥያቄ ብቻ ላድርግ፣ ትንሽ ሰዓት ሄዶብኛል።